ይህ በአፍሪካ ታሪክ ውስጥ አይነተኛ ምዕራፍ ይዞ የሚኖረው የአፍሪካ መንግስት መሪዎች ታሪካዊ ጉባኤ ስራውን በጨረሰበት በዛሬው ዕለት የጉባኤያችንን ውጤት እንዲያምር በአንድነትና በወንድማማችነት ስሜት ተባብረን እንደሰራን ሁሉ ለወደፊትም በዚሁ በወንድማማችነትና በአንድነት ስሜት እየተመራን ከፍተኛ አደራና ኃላፊነት ለጣለብን ህዝቦቻችን ነጻነት፣ ደህንነት፣ ብልጽግና በጠቅላላውም ለዓለም ህዝብ ሰላምና ወንድማማችነት ለመስራት ቆርጠን እንነሳ። ህዝቦቻችን ይህንን ታላቅ ግብር በምናከናውንበት ጊዜ ሁሉ ቸሩ አምላክ ከኛ ጋር ይሁን። ይህም የአንድነት ቃል ኪዳን ለህዝቦቻችን አንድነትና ጥቅም የሚውል እንዲሆን ኃያሉ እግዚአብሔር እንዲባርክልን እንለምነዋለን። Haïlé Sélassié, le roi des rois, après avoir remercié au nom de son peuple les chefs d'État et responsables africains réunis à Addis Abeba, salue l'esprit d'unité et de fraternité qui a inspiré cette assemblée et implore la bénédiction divine pour que l'engagement historique pris au cours de ce sommet soit tenu et reste dans la mémoire des peuples.